የጌታ መንፈስ በእኛ ላይ ነው። የጌታ መንፈስ በእኛ ላይ ነው። የጌታ መንፈስ በእኛ ላይ ነው። የጌታ መንፈስ በእኛ ላይ ነው። ለታሰሩት ዘንድ ጌታ ከብቶናል።